ይጠፋ መስሎ ዛሬ የምናየው ቋሚ ነገር የለም፣ ሁሉም ተለዋጭ ነው። ቀድሞ የነበረ ዛሬም ደግሞ ያለ ዘላለም የሚኖር ጌታ ክርስቶስ ነው። የማይጠፋ መስሎ ዛሬ የምናየው ቋሚ ነገር የለም፣ ሁሉም ተለዋጭ ነው። ቀድሞ የነበረ ዛሬም ደግሞ ያለ ዘላለም የሚኖር የእኛ ክርስቶስ ነው። ያለፈውን ስናይ ያለበት ይመስላል፣ ያለውንም ስናይ የማይጠፋ ይመስላል። የነበረው አልፏል፣ ያለውም ይጠፋል፣ እግዚአብሔር ግን ቆሞ ሁሉን ያሳልፋል። የማይጠፋ መስሎ ዛሬ የምናየው ቋሚ ነገር የለም፣ ሁሉም ተለዋጭ ነው። ቀድሞ የነበረ ዛሬም ደግሞ ያለ ዘላለም የሚኖር የእኛ ክርስቶስ ነው። የዓለምን ብልጭልጭ አይተህ አትደነቅ፣ የጠላትን ዛቻ ሰምተህ አትጨነቅ። ሁሉም በሰዓቱ ያልፋል ታጠዋል፣ እግዚአብሔር በቦታው ቆሞ ታየዋል። የማይጠፋ መስሎ ዛሬ የምናየው ቋሚ ነገር የለም፣ ሁሉም ተለዋጭ ነው። ቀድሞ የነበረ ዛሬም ደግሞ ያለ ዘላለም የሚኖር ጌታ ክርስቶስ ነው። የቆነጀን አይተ ጎዳ ትበልለት፣ ባለጠጋን አይተ ስፍራ ትደቀቅለት። ጥበበኛን ክበብ ሰማያት ታደርሰው፣ የዚህ ሁሉ ምንጩ ያንተው እግዚአብሔር ነው። የማይጠፋ መስሎ ዛሬ የምናየው ቋሚ ነገር የለም፣ ሁሉም ተለዋጭ ነው። ቀድሞ የነበረ ዛሬም ደግሞ ያለ ዘላለም የሚኖር የእኛ ክርስቶስ ነው። ነገሥታት ያልፋሉ፣ ስማቸው ይጠፋል፣ ጀግኖች ይሞታሉ፣ ዝናቸው ይረሳል። የነበረው ጠፍቶ ያልነበረ ይሆናል፣ እግዚአብሔር ቅን ቆሞ ሁሉን ይመዝናል። የማይጠፋ መስሎ ዛሬ የምናየው ቋሚ ነገር የለም፣ ሁሉም ተለዋጭ ነው። ቀድሞ የነበረ ዛሬም ደግሞ ያለ ዘላለም የሚኖር የእኛ ክርስቶስ ነው። የማይጠፋ መስሎ ዛሬ የምናየው